እጭንና የሴታማኞችን በመታይበት ቀን የሳኑሩሁም በዛ በስራት ቸላ ላይ በሚያልፉ ጊዜ ኑራቸው ፍለፊታቸው ብርሃናቸው ይፈነጥቅላቸዋል ይላል። ጭልጨለማ ላይ ነው ያለው። ከና መጀመሪያ በዛ በቸላው ላይ ለማለፍ የሚያስችለው ብርሃን ያለው ሰው ብቻ ነው። ከኢማን ብርሃን ነው የሚበራላቸው ማለት ነው። ያ ብርሃን የሚመራቸው የሆኑ ሰዎች በዛ በቸላው ላይ ወዳውኑ በቅጽበታዊ ፍጥነት ተወርረው እንደ ብራቅ ሊያልፉ ይችላሉ ማለት ነው። የሳኑሩም በይነ አይዲህም ወቢአይማኒህም ፊለፊታቸውና ከቀኛቸው ብርሃናቸው ይፈነጥቅላቸዋል። በዛ በብርሃናቸው ተጠቅመው ወዳውኑ ተሻግረው ይሄዳሉ። ሌሎቹ ግን ብርሃን ይጠፋባቸዋል። ከካፊር ሙናፊቆች እዛ ከላው ላይ ገና ሲደርሱ ድርግም ብሎ ይጠፋል። ድግድግ ጨለማ ይሆናል። ወዳውኑ አቅጣጫ ስተው ተንሸራተው ወደቅ ይሆናል። ለማን አዘን አላህ ሚና ማደሊሉ ዳሊኮ ሲፈቱ ሚነ ሱና ሲራጥን በተመለከተ በሐዲስ በኩልስ የመጣ መስረጃለ ወይ ከተባለ አዋን ፊ አሐዲሱ ከሲራ ሲራጥን በተመለከተ በርካታ ሐዲሶች መጥተዋል። ከነዛ መካከል ቀውሉ ሰለላሁ ዐለይሂ ወሰለም ፊ ሐዲስ ሽፋ ሐዲሱ ሽፋ በተባለው ሐዲሳቸው ዩታ ቢልጅስሪ يوم القيامة بمهانبت جزيه سواج شده جنة الفاو اندهدو جسر دل دي يزرقال بمحاكل وما شرنا بجنة محاكل معلنو تسرو يجهنم عزبت تنجتو علمان ويجعلو بين ظهري جهنم يهي دل دي هو بجهنم جربالا يزرقال قلنا يا رسول الله وما الجسرو جسر يملوت من دينو بلانت ايقناتشو قال ملحدوت مزلة عليه خطاطف وكلالب وحاسكة مفلطحات لها شوكة عكي عقيفاء تكون بنيد يقال لها عدان يمر المؤمن عليها كالبرك وكالريح وكأجاود الخير والركاب فناجم مسلم وناجم مخدوش ومكدوس في نار جهنم حتى يمر آخرهم يسحب صاحبا الحديث في الصحيح نايه بصحيح البخاري የታወና በሙስሊምም ጭምር የተዘከረ ሐዲስ ነው ማለት ነው። በጅስር ላይ ያልፋሉ ሰዎች እና በዛ በጅስሩ ላይ ፈይዛሉ በነ ዘራን ጀሃነም ድልዩ በጀሃነም ጀርባ ላይ የተዘረጋ ነው በሚሉን ጊዜ ቁልና ረሱላህ ወመን ጅስሩ እና የዲሊ ጅስር የሚሉት ነገር ምንድነው እንዴት ነው ጸባውን ትግለጡልን ብለን ጠየቅናቸው። ዓለም ወልህዳሃል የጅስር ማለት በጣም ለስላሳና አንሸራታች የሆነ ነገር ነው። በጣም ቀጭን ነው። እንደገና ለስላሳ ነገር ነው። ሲረግጡት ወዳውኑ አንሸራቶ የሚጥል ነገር ነው። ሙዚላ አንዳላጭ ነው ማለት ነው። አለይ ኸጧጢፍ እንደገና ከጎንና ከጎኑ ደግሞ እንደ መንጦ እንደ ቀንጠፋ ሹልና የተ እንደዚህ የተጣመሙ እሾኮች አሉበት። እሄድ ያለው ስትል እነዛ እሾኮቹ እየጠለፉ ወደኋላ ይጎትቷል ማለት ነው። ወከላሊቡ እንዲሁም ደግሞ የብረት መንጦ የመሰለ አለ ከፍ ከፍ ያለ ተዛ ተቀጫጭኑ በላይ ማለት ነው። ወሐሰካ እንደገና ደግሞ ሾክ ተዛ በመተረቅጠው ጊዜ ደግሞ የሚወጋ ነገር አለ ማለት ነው። እና ሙፈልጢሃ ወዳውኑ እግርን ስታስቀምጥ እግርህን የሚያነጥርና የሚያስቀነጥር ነገር ነው። ና ሾካ እና ሾሆች አሉ። ወከይፋ ጫፋቸው ቀናፋ የሆኑ ተኩኑ ቢነጅዲን እና የዚህ አይነት እንግዲህ በዛፍ በነጅድ ሀገር አለ ታውቃላችሁ፣ አይታችሁ ታውቃላችሁ። ሀገራችን በተለምዶ ቀንጠፋ የሚባለው ማለት ነው። ቀንጠፋ የሚባል ዛፍ እና በጣም ሹልሹል ናቸው እንትኖቹ ሾኮቹ። እንደገና እንደ ጫፋቸው እንደዚህ የተቀነፈ ነው። አንተ ደስተህ እነሱ አክስ ወደዚህ የዞሩ ስለሆኑ ወዳውኑ በቃ ሰውነት እየተስረከሰቁ ወደኋላ የሚጎትቱ ነገሮች ናቸው ማለት ነው። እና ይቃሉ ለሀ አዳን በተለምዶ አዲያን የሚባል ዛፍ አለ። እሾኩ ጠማማና ቁልፍ ቁልፍ የሆኑ ማረን የሙሩ المؤمنو عليها كالبرقي እነዚህ እንግዲህ ፈጣኝ የሆኑ ነገሮችም ከመኖራቸው ጋር ሙእሚን በኢማኑና በተቅዋው በዚህ ፈጣይ በሆነ መስመር ላይ እንደ برق እንደ መብረቅ ፈጥኖ ነው የሚሻገረው ምንም ዘገር ሳይይዘው ማለት ነው። ወከሪሂ በሁለተኛ ደረጃው ደግሞ እንደ ኃይለኛ ነፋስ። ወከአጃውድ الخيل በሶስተኛ ደረጃ ደግሞ እንደ ሰለጠነ ፈረስ እንደ ሰንጋ ፈረስ። ወሪካብ ከዛ እንደ ግመል የሚሮጣ ፈናጅን ሙስሊም ከዛ በኋላ ፈናጅን ሙሰለም ነው እየተጓዘ እነዛ ቀንጠፋ የመሰሉ እሾኮችም ሰውነቱን እየጋጡትና እየቆለፉት እየቆሳሰለ ለመውጣት የሚሞክራል ለማለፍ ማለት ነው ሰውነቱ እየተበጣጠሰ እንደሆነ ወናጅን መክዶሽ አንዳንዱ ደግሞ በጣም ይቆስላል ማለት ነው ወመክዶስ ሌላው ደግሞ በእነዛ ቀንጠፋ እንትኖች ተጠልፎ ወርዶ የሚንቆታቆታል ማለት ነው ፊናር ጀሃነም በጀሃነም ጥወሳቱ حتى يمر اخرهم يسحبوا سحبا فما ترشى عندو ايتغوتت بغروم بجوم يتفرچرا بزو زمن يميفج بزو يغوازال لمالتن دهذا هو فدا هو نايتو ليوطا يميچلم الا ابزهانياو كن يتوسنا تتغواز بوالا تسروت يوقال لمالتن الحديث الصحيح نايه بصحيحين يتذكر حديثنا وقال ابو سعيد رضي الله عنه بلغني አንደ ጅስራ አደቁ ምን ሻራ የየ ስራት ድልድይ የሚባለው ቀጭን ነገር ነው ተጠጉር የበለጠ ይከተናል ወአህዱ ምን ሰይፍ ተሰፈ የበለጠ ደግሞ ሰለታማ ነው በዛ አይነት እንግዲህ ፈጣኝ ቦታ ላይ አልፎ ነው ጀነት የሚገባው ማለት ደርሶኛል በሪዋያ ይላል ማለት እነዚህ ሁሉ ንሱሶች እንግዲህ የሚያመለክተው የሰው ልጆች ተለያዩ ፈተናዎች እንደሚጠብቁት ነው ማለት ما دليل القصاص من الكتاب كذا قدروا ደሞ قصاص የሚባል ነገር አለ አንድ ሰው በዱንያ ላይ ያለ ማንኛውንም ወገን ያላግባብ ይበደለ ከሆነ ያ የበቀል እርምጃ ሳይወሰድለትና ሂሳቡን ሳይወራረድ ማንንም ሰው ጀነት ሊገባ አይችልም قصاص لازم ነው ሰዎች ብቻ ሳይሆን በባህይሞች እንኳን ሳይቀር ማለት ነው قال الله تعالى ان الله لا يظلم مثقال ذره አላህ Subhanahu Wa Ta'ala የብናይ ክብደት ያህል ማንንም ሰው የሥራ ውጤቱን አይበድለውም አልሰራ ወንጀል አንድ ቅንጣትም አይጨምርበትም ወይም ደግሞ ተሰራው ሐሰናት አንድ ቅንጣትም አያጎልበትም በተበረከከ መልኩ ነው ሂሳቡ የሚወራረድለት ማለት ነው ወይን ተቆ ሐሰነተ ይዱአይፋ ያቺ አንድ ዘራ የምታል ሐሰና ካለች በዛች ብቻ ትወሰንም መሰረት ያደርግና በዛች ላይ ይራርቦ አልሐሰነቱ ቢአሽሪ አምሳሊሃ እንዳለው እሱ ጨማምሮ አሳድጎ ያመጣታል ማለት ነው። ወይቲ ሚለዱን አጅራን አዚማ ከሱ በኩል ታላቅ የሆነ ምንዳ የሚሰጣቸው አሉ። ትንሽ ነገር ብቻ ሰርተው በዛ ላይ አላህ አባሶና አበራክቶ የሚከፍላቸው አሉ ማለት ነው። ሐሰያት ከሆነ ደግሞ አይጨምርብህም ከፈለገም አፉ ይላህ ተልጨርሶ ነፃ ያደርጋል ማለት ነው። وقال تعالى عليهم جزاء كل نفس بما كسبت فزاره ولت نفس يتبالج كله بدنيا ላይ ያለች በሰራችው ስራ አንጻር ተመነጃለች ዛዱል ማልየوم فزاره ولت በደል የሚባል ነገር የለም እንዴ ስራ ውጤታቸው ነው የምሰጣቸው አነሰማደገም አርሎ ያረግብናል ወይም በበቀል በጥላቻ የስራ ዋጋችን ይቀንስብናል ሁላችሁ እንዳታስቡ ብሎ አላህ መግለጫ ይሰጣል ማለት ነው ኢላ ቆሊ والله يقضي بالحق الله سبحانه وتعالى بأونت نو يمي فردو ما ننم صوت الله تبرو يالا ونجلو عيش أمربتم ويمتها سناتو عيك النسبتم مالتم وقوله تعالى وقضي بينهم بالحق وفترتات مهكل بتككل والثاني يستطال وهم لا يظلمون يفردي تكباوش تسراو التساتشو منم نقر عيب قد يلباتشوهم ويم بمدفو سراتشو عيش أمربتشوهم إلا Mm-hmm.